ራዲዮ ነጋሽ የኢትዮጵያ ሙስሊሞች ድምጽ ነው። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አሽሀዱ አን ላ ኢላሀ ኢላላህ أشهد أن لا إله إلا الله أشهد أن محمد رسول الله أشهد أن محمد رسول الله ውድ አድማጮቻችን ዛሬ ይዘንላችሁ የቀረብነው እንግዳችን አቶ አሊ ሁሴን ናቸው። አቶ አሊ ሁሴን የኢትዮጵያ የፖለቲካ ስረኞች አንድነት ኮሚቴ በእንግሊዝኛው አክሮኒም ሶሲ ፕሬዚዳንት ናቸው። እኚሁ ኢትዮጵያዊ ግለሰብ የ2009 በካናዳ ፌደራል መንግስትና በማኒቶባ የክላይ ግዛት በካናዳ የሚገኝ የሰብአዊ መብት አላቅ ሽልማት ተረካቢ ናቸው። እንዲሁም በ2013 እዚሁ ካናዳ የሰው ልጆችን ህይወት ወደ ጥሩ ነገር ለመቀየር በሚል ዕውቅና የሚሰጥ መላእክት የሚባል ሽልማት ዋና ተረካቢ ናቸው። ዳርማጆቻችን አቶ አሊ ሁሴን የተዋጣላቸው ገጣሚም ናቸው። በዚህ ፕሮግራሙ ውስጥ ትንሽ ግጥም ያሰሙናል ብለን ተስፋ ይኖረናል። ወደ ጋሻሊ ሊድና ጋሻሊ ራሳቸውን እንዲያስተዋውቁን መድረኩን ለሳቸው ልስጥ። ጋሻሊ ራስዎን ሲል አድማጮቻችን ባጭሩ ያስተዋውቁ። ሰላም አለይኩም ወራህመቱላሂ ወበረካቱ። የዚህ የሬዲዮ ፕሮግራም አዘጋጆች ይህንን ቃለ ምልልስ እንድሰጥ እድሉን ለሰጣችሁኝ ከልብ አመሰግናለሁ። በተረፈ እኔ አሊ ነው የምባለው። እንግዲህ አቶ አሊ ማን ነው ለሚለው፣ አቶ አሊ በአዲስ አበባ ከተማ ውስጥ የተወለደ ኳስ ሜዳ አካባቢ ላይ በዛም ከልጅነቱ ጀምሮ በዛ አካባቢና መድኃኒዓለም ትምህርት ቤት ያጠናቀቀ፣ ከዛም በቴክስታይል ካምፓኒ በዲዛይነርነት በሁለት ፋብሪካዎች ውስጥ በኢትዮ ጃፓንና በኢንዶ ጨርቃጨርቅ ፋብሪካ የሰራ፣ ከዛም እንግዲህ ጋር በተያዘ በዚህ በህብረተሰባችን ጭቆና በበዛበት ዓለም ውስጥ እንደተፈጠሩ እንደማንኛቸውም በኔ እድሜ ያሉ ሰዎች ወደ 17 አመት እድሜ በነበረ ጊዜ ወደ እንቅስቃሴ ውስጥ የገባውና በሰራተኛ ማህበር እንቅስቃሴም ተሳትፎ ማድረግ የቆየው ነኝ። ከዛ እንዳጋጣሚ ደግሞ ያው ያ የገማና የገለማ ስርዓት በፈጠረብኝ ችግር በተወሰደው እንቅስቃሴ ቢያንስ በኢትዮጵያና ከኢትዮጵያ ውጭ በሆኑ ቦታዎች 11 እስር ቤቶችን አይቻለሁ። ቢያንስ 7 አመት ከአራት ወር በሚያክል የዘመናት በእስር ቤት አካባቢ ላይ ቆይቻለሁ። በዚህ ቆይታዬ ባየኋቸው ግፍና ጭካኔዎች እና ጠቅላላ ስርዓቱ መዋጋት አስፈላጊ ነው በሚል እስከዛሬ በዚሁ ሁኔታ ከቀጠሉት በብዛት ከሚቆጠሩ የዛ ትውልድ አካሎች አሁንም ትግሉን ከቀጠሉት አካሎች አንዱ በመሆን በኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ከመስረታው እስካሁን ደግሞ በተለይም ከ2006 ዓመተ ምህረት ጀምሮ በፕሬዝዳንትነት በማገልገል ላይ ይገኛለሁ። ይህንን ካልኩ ዘንዳ ሌላ ወደ ሌላው ጥያቄና መልስ እንገባለን ማለት ነው። ከልብ አመሰግናለሁ። እኛም በአድማጮቻችን ስም እናመሰግናለን። አቶ አሊ ሁሴን ያው እኔ እንግዲህ ያው በቅርብ ጊዜ መኖሮንም አላውቅም ነበርና ይሄንንም እንደራሱንም እንዲያስተዋውቅ አደረግነው። እንደኔው እኔም እንኳን ምንም እንኳን በሚዲያው ላይ አትሊስት ባለፉት 2 አመታት መሳተፍ ቢሆንም ሌሎችም ሰዎች የማያውቁት ሊኖሩ ይችላሉ በሚል እርሶንም ለማስተዋወቅ ነው። በዚያው እንደው ይሄንን ነገር በተመለከተ እኔ ተዋወቅኩት ጊዜ እንደው አንዳንድ ነገሮች አንስተን ወዲያውኑ ወደ አውሮፓ ጉዞ እንደሚያደርጉም ነግረውኝ ነበር እና የዛኔ ከመሄደው በፊት የነገሩኝ ሁለት ቦታዎች ጠቅሰውልኝ ነበር። ኖርዌይ ደግሞ ያው በኖርዌይ መንግስት ነው ተወካዮች እነሱ ተደረገው ለጥሪ እነሱን ለማናገር እንደሚሄዱ፣ እንዲሁም ደግሞ በለንደን ኢንግላንድ የኢትዮጵያ ሙስሊሞች በዚህ በሙስሊሙ ትግል ዙሪያ የሚያደርጉትን አንድ አይነት ኮንፈረንስ ነበር እዛም ላይ ለመገኘት እንዳሉ ነው። ግን አሁን ዛሬም ሳነጋግረው ሌላም ቦታ ሌላም የአውሮፓ ነው ክፍሎች እንደጎበኙ ነው። እስቲ ስለዚህ ጉዞ ባጭሩ እስቲ ለአድማጮቻችን ያስቃኙልን። በጣም አመሰግናለሁ። የጉዞ ዋናው ምክንያት የሆነው የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ቀደም ሲል እንደሚታወቀው ሁሉ በተለያዩ ቦታ ላይ በተለያዩ አፍሪካ ሀገሮች እና በተለያዩ ቦታዎች ኢትዮጵያውያን ሾዛት በየእስር ቤቱ ስለሚማቅቁ ይህንን በቀጥታ በሀቅ ያለውን ነገር በአይናችን አይተን ማስረዳቱ አስፈላጊ ነው። ከተቻለም ደግሞ እስረኞችን ቃለ መጠይቅ ማድረግ ያስፈልጋልና እስኪ ደፈር ብላችሁ ፈቃደኞች የሆናችሁ ግለሰቦች እና ያው አካሉ የሚመድባችሁ ግለሰቦች ወደ ተለያየ እስር ቤቶች ሂዱ ተብሎ የአስፈጻሚው አካል በወሰነው መሰረት ይህን ተቀብዬ ወደ አፍሪካ ተጉዤ ነበር የተለያየ እስር ቤቶችን ለማየት። በዛ አጋጣሚ ያየኋቸውንና የኢትዮጵያውያኖችን ስቃይ አስመልክቶ ምን መሆን አለበት የሚለውን ይበልጥ ለተለያየ መንግስታት ማስረዳቱ ማሳወቁ አስፈላጊ ሆኖ በማግኘታችን በዚህ አጋጣሚ በዚህ በኖርዌይ የፍትህ ሚኒስቴር እና የውጭ ጉዳይ ሚኒስቴር በዚህ በስዊድንም እንደዛው ለንደንም በዚህ በአፍሪካ ዴስክ በመሳሰሉት ቦታ ላይ ይህን ሁኔታዎች በማስረጃ ማቅረብ እና የሰብአዊ መብት ጥሰቱ በጣም የከፋ መሆኑን ለማሳወቅ ይረዳል በተባለው መሰረት ጉዞውን ጀምሬ ሄጄ ነበር። በዛ ደግሞ አጋጣሚ የኢትዮጵያ ሙስሊም የኢቅራ ፋውንዴሽን የተባለ ሙስሊሞች ድርጅት በዚሁ ጥያቄ ዙሪያ በሙስሊሙ ህብረተሰብ የመብት ጥያቄ ዙሪያ ከክርስትና ሃይማኖት ተከታይ ወንድሞቹ ጋር በጋራ ሊያኖሩ የሚችለውን ጥያቄውን ምን ከምን ተነስቶ ምን መድረስ እንዳለበት ማስረዳት የሚችለውን ለመወያየት ተጋብዤም ስለነበረ በዛ ቦታ ላይ ተገኝቻለሁ። ይበልጥ ግን በስዊድንና በዚህ በኖርዌይ ዋናው ነጥብ ምንድነው? የዚህ የስደተኛው ጉዳይ አሳሳቢ የመብት ጥሰቱ ጉዳይ አሳሳቢ የደረሰ መሆኑንና ይበልጥ ደግሞ በተለይ በስደት ዓለም ውስጥ ሆኖ የስደተኝነት መብታቸውን ለጠየቁ ወገኖቻችን በቂ ማስረጃ ያላቸውን ያለን በመሆኑ ይህንንም ጥያቄያቸው ተቀባይነት የሚያገኝበትን መንገድ ለመፍጠር ማስረዳትና መወያየት ነበረብን። በዚህ መልኩ ነው እንግዲህ እነዚህ ሀገሮች ተዙሮ የምንችለውን ለማስረዳት የሞከርነው። በጉዞ ውስጥ በተደረገው ውይይት በስዊድንም በኖርዌይ መንግስት ተወካዮች በኩል በቀጥታ የተረዱን ይመስለናል። በበቂ ማስረጃ ያቀረብንላቸው ይመስለናል። ወደፊት ደግሞ ያው ከዚህ ከኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴ አካል ጋር ቀጣይነት ባለው መልክ ውይይት እንደሚቀጥል ተስማምተን ተለያይተናል። ይህን ይመስል ነበር ጉዞው። ግሩም እንግዲህ ያው ቀድመ ወደ ኢንግላንድ ነው የሙስሊሙ ህብረተሰብ ያለው እንቅስቃሴ ይሄዳሉ ብዬ ነበር። እኔ ቀደም ብለውም ነው ለአድማጮቻችን እንደው ለማስተዋወስ የምፈልገው ነገር ምንድነው ጋሻሊ ሲሄዱ ፕላናቸው ለኔም የነገሩኝ ወደ ኖርዌይ ነበር። ይሄውም የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴን ያንን ወክለው ነበር የሄዱት። ግን እኔ አሁን ማስተዋወስ የምፈልገው ምንድነው በራዲዮ ነጋሺ የምናውቀው አንድ ወንድም እሱን ቢያገኙት እዛው ግራ መንገዳቸውን እንደው ያላቸውንም ልምድ ካፍሉታል በሚል በኋላ ነው ልክ ከመሄዳቸው በፊት የታሰበ ነው። የመጀመሪያ ፕላኑ ግን ጋሻሊ እንዳሉት መሆኑን ለማረጋገጥ ነው። እና ጋሻሊ እንግዲህ ያው ዋናው የጉዞ አላማውን ባጭሩ የኖርዌይ መንግስትና የስዊድን መንግስት በተለይም የኢትዮጵያ እስረኞችን በተመለከተ የመረጃ ማድረሳችሁን ነው መረጃችሁንም በጥሩ ሁኔታ እንደተቀበሉት ነው የነገሩን። ያም ግን በቀጣይ እንደሚሰራበት ነው። ይሄ እንግዲህ ለወደፊቱ እኛም ተከታትለን ለአድማጮቻችን የምናቀርብበት እድል ይኖርናል ብለን ገምታለን። ይሄ ምክንያቱም የኢትዮጵያ እስረኞች ነው ብቻ ሳይሆኑ በዓለም ውስጥ ብዙ እስረኞች አሉ። እነሱ ላይ የሚደርሰው በደል እንዴት ነው አንድ ሰው እሱ ላይ እንደሚደርስበት አርጎ ማየቱ ጥሩ ነው ብለን እናሳስባለን ለአድማጮቻችንም። እዚህ ላይ እንግዲህ እስቲ ወደ ሌሎቹ በዚሁ ጉዞ ላይ እግረ መንገዱን ሲሄዱ አጋጣሚ ሆኖ በአሁኑ ጊዜ የኢትዮጵያ ሙስሊሞችን ብቻ ሳይሆን የኢትዮጵያ ፖለቲካ አካሎችን የሰብአዊ መብት ተሟጋቾችን የዓለምንም ነው የሰብአዊ መብት እንዲሁም ሌሎችንም የፖለቲካ አካሎች በጣም እያሳሰበ የመጣው በኢትዮጵያ ሙስሊሞች ላይ የሚደርሰው በደል ነው። በተለይ አሁን ወደ መጨረሻው ጊዜ መንግስት ሙስሊሞችና ኢትዮጵያውያን ክርስቲያኖችን ለማጋጨት የሚያደርገው አይኑን ያፈጠጠ ጥርሱን ያገጠጠ ሀፍረት የሌለው እንቅስቃሴ በተመለከተ ሙስሊሞች እንቅስቃሴ ያደረጉ ነው እና ይሄንን በተመለከተ ኢንግላንድ አንድ ኮንፈረንስ ተደርጎ ነበር እና ያንንም ጨምሮ ጋሻሊ እስቲ ስዊድንም ኖርዌይም ወይም ጀርመንም ሄጅ ያለው ብለውኛል እዛ አካባቢ ያለው እሺ የሙስሊሞች እንቅስቃሴ እና እርሶስ ለነሱ ካሉት ልምድ እንዲሁም እውቅና ምን ያህል ትምርት ነው እንዲወስዱ ለማድረግ ይችላል እንደው ጉብኝቱንም ባጭሩ ከዚያው ጋር አብሮ ሲለ አድማጮቻችን ያስቀኙልን አመሰግናለሁ በመጀመሪያ ደረጃ የዚህ የደጋሺ የዚህና ማሰራጫ አካል ቀደም ሲል እንዳልከውንተም ጉዜን አካባቢ ሰምቶ ስለነበረ በዚህ በኩል ይበልጥ የነጋሽን የዜና ማሰራጫ ንጋት የሚሰጡና በአንዳንድ በሙስሊሙ እንቅስቃሴ ውስጥ ተሳትፎ ያላቸውን በልጆቼ ደረጃ ያሉትንና ወንድም በወንድምም ደረጃ ያሉትን እናን ብንገናኝ ብንነጋገር ብሎ በሩን በመክፈቱ ላመሰግን ወዳለሁ። ዋናው ነጥብ ልመለስና በዚህ በተደረገው ጉዞ ላይ በተለይ በእንግሊዝ ሀገር አካባቢ ላይ በተወሰደው ሰፋ ያለ ጥሪ በጣም በጣም በሚያስደንቅ ሁኔታ በዚህ በኢክራ ፋውንዴሽን በኩል ያሉ የሙስሊም ወጣቶች በወጣት የተሞላ ነው ማለት ይችላል ወሰዱት እርምጃ በዛ ለህዝብ ተገኝቶ ነበርና በዛ ይወሰነው ያገኘው ነገር ቢኖር ምንድነው በመጀመሪያ ደረጃ የዛ የጉባኤው ዋናው የዛ ስብሰባ አጠራሩ የተዘጋጀው ስብሰባ አጠራር በኢትዮጵያን የእስልምና ሃይማኖት ተከታይና የክርስትና ሃይማኖት ተከታዮች መካከል ላይ በዚህ ገዢ ነኝ በሚለው ወያኔ ኢህአዴግ ቡድን እየተፈጠረ ያለውን ወይንም ደግሞ ለመፍጠር የሚፈልገውን የልቂት ወይንም እርስ በርስ የማጋጨት ሁኔታ በምን መልክ መቅጨት ይቻላል የሚለውን እና እስልምና በኩል ያለውን እንቅስቃሴ አካሄዱና አነሳሱን በጥሞና በማስረዳት የክርስትና ሃይማኖት ተከታዮች ወንድሞቻችን እንዲረዱን የክርስትና ሃይማኖት ተከታዮች ወንድሞችም የዚህ እስልምናውን እንቅስቃሴ እስከዛሬ ሰጡት ድጋፍ አለ ይበልጥ ደግሞ ድጋፋቸውን አጠናክረው በጋራ የመጣባቸውን የእምነትን መብት የሚጥስ ገዥ ወይንም አምባገነንን በጋራ እንዴት መዋጋት እንደሚቻል ያንንም ትምህርት ለመቅሰም በተወሰደው እርምጃ ሰፋ ያሉ ውይይቶች ተካሂደዋል። በዚህ ውይይት ላይ የረዳነው ነገር ቢኖር የዚህ እንቅስቃሴ አካል የሙስሊሙ እንቅስቃሴ አካል በጣም በጣም ፍቱንና ንጹህ በተለይም የዚህ የሙስሊሙ ህብረተሰብ የሰላማዊ ልብሱን የለበሰ ያጠለቀ የመብት ጥያቄ ሁሉም ሊያጠልቀውና ሊለብሰው የሚገባ መሆኑን ያሳየበትና ይህንንም የሰላማዊ ትግል የከፈለበትን መስዋዕትነት ከፍሎ ሊቀጥል እንደሚችል ያረጋገጠበት ስብሰባ ነው ማለት ይቻላል። በዚህ ስብሰባ ውስጥ የተለያዩ ውይይቶች ተካሂደዋል። ማን ያነሳው? ማን ነው ለመሆኑ ይህንን የጥያቄ እንዴት መንግስት ሊያመጣው ቻለ? እንግዲህ የዚህ የገዢ መደብ የዚህ አምባገነን መደብ አምባገነኖቹ ራሳቸው የፈጠሩት ነው። ራሳቸው ፈጥረው በጻፉት ህግ ራሳቸው አፍርሰው ጅራፍ ራሱ ገርፎ ይጮሃል እንደሚባል ራሳቸው ጮኸው መልሰው ህብረተሰቡ መግረፍ ስለጀመሩ ይህ እነሱ በተጠያቂነት የሚወጡት እንጂ የሙስሊሙ ህብረተሰብ ምንም የሰራው ወንጀል ምንም ያደረገው ነገር አለመኖሩን በዓለም ደረጃ ስላረጋገጠ ኃላፊነቱን ወይም ተጠያቂነቱን ወደ እነሱ መተው ያለበት መሆኑንና ለዚህም ደግሞ በጋራ መስራት እንዳለብን ትልቅ ትምህርት የሰጠ ኮንፈረንስ ነው ወይም ዝግጅት ነው ማለት ይችላል። በዛ ቦታ ላይ ከዛ ጋር በተያያዘ መልክ ነው እንግዲህ በተደረገው ጉዞ ይሄው የኢክራ ፋውንዴሽን መሰረቱን በጥሩ ሁኔታ አንጥፎ ስለነበረ በኖርዌይ ገደማ በሚገኙ ወገኖቻችን የሙስሊም ህብረተሰብና እንዲሁም ክርስትና ሃይማኖት ተከታዮች በሆኑትም እንዲሁ ስብሰባ እንዲጠራ ተደርጎ የዚሁ የኢክራ ፋውንዴሽን አባላት በያሉበት በወሰዱት እርምጃ በኖርዌይም ተመሳሳይ እርምጃ በእስልምናና በክርስትና ሃይማኖት ተከታዮች በኩል የጋራ የሆነ ትግል የማድረግ ፍቅራችን የበለጠ የማጠንከር ለጠላት ወይም ደግሞ ለአምባገነኖች በር ላለመክፈት ቃል ኪዳን የገቡበትና በጋራ የሚሰሩበትን ሁኔታ ያሳየበት ነው። ልክ በዛው መሰረት ደግሞ እንደገና ስዊድን ውስጥም በዚሁ ባልተጠበቀው መልክ ብዙ ኢትዮጵያውያን ወተገኙበት ሁኔታውን ለማስረዳት ይችላልናል። ይበልጥ ደግሞ የሙስሊሙ ህብረተሰብ ራሱን የሆነች ስብሰባ አድርጎ በዛ ስብሰባ ላይ ደግሞ ሰፋ ያለ ውይይት ተደርጎ ይሄንኑ የታቀደልንም ይሄንኑ ጥፋት መልከኛውን ሰነገጂ አምባገነን ገዢዎችን በከፈቱት ወይንም ደግሞ ሊያዘጋጁልን በቻሉት ጉርጓድ ራሳቸው እንጂኛ መግባት እንደሌለብን የተወሰነ ስምምነት ተደርሶ በዚህ ላይ በጋራ ለመስራት ጥረት እየተደረገ ነውና በቀላሉ የታለፈ ጉዞ አልነበረም። እኔ በበኩሌ ማሻአላ ነው በጣም ደስ በሚል መልክ ጉዞውም ሆነ ስብሰባዎቹ የተጣኑ ነበሩ ማለት ይችላል ነው። እሺ ጋሻሊ እንግዲህ የሚከተለው ጥያቄ ያው መቼስ ኢትዮጵያ ሙስሊሞች ታሪክ ረጅም ነው በደሉ አሁን አልተጀመረም ግን ይሄ በተለይ ባለፈው 2 አመት ጊዜ ነው በግምት የሚሆነው የሙስሊሞች የመብት ማስከበር እንቅስቃሴ በተጀመረበት ጊዜ አካባቢ በተለይ ሙስሊም ያልሆኑ ኢትዮጵያውያኖች በጥርጣሬ ላይ ነበር እንቅስቃሴውን የሚያዩት። ማለትም እንግዲህ ያው በኢትዮጵያ እንደምናውቀው ሁሉም ሚዲያ ተዘክቶ የመንግስት ነው ፕሮፓጋንዳ ማስፋፋ የሆነው ሚዲያ ብቻ ነው ለህዝቡ እንትን መረጃ የሚያደርሰው። ምንም እንኳን ሰዎች መንግስትን በሐሰተኝነት የሚያውቁት ቢሆንም የተወሰነ ሰው ነው በተወሰነ ደረጃ ተጠርጣሪዎች ያስገባቸዋል። ነገር ግን ያው በሂደት ነገሩ እየተቀረፈ መጥቷል። ከዚህ ጋር ያዘ በጥርጣሪ ከመያየቱም አልፎ መጀመሪያ አካባቢ የሚነሳ ጥያቄ ነበር። ይሄው ምንድነው ኢትዮጵያ ሙስሊሞችን የት ነበራችሁ የኢትዮጵያ ቀር ነው የኢትዮጵያ ህዝብ ነው በደል ሲደርስበት ሲገደል የሚል ጥያቄ ያነሳሉ። ይሄንን ጥያቄ ደግሞ እኔ ራሴ አሁን ለጋሻ ሊሳቀር ይሄን ጥያቄ ሙስሊም ሆነው በጣም ረጅም ጊዜ በኢትዮጵያ ነው በኢትዮጵያ ውስጥ ለመብት ትግል የሚያደርጉ ይሆኑ ከጋሻሊ የበለጠ መልስ ይሰጣል ሙስሊምም ሆነው ግን ያንን ነገር የበለጠ ፍርጥርት አድርገው ለአድማጮቻችንም ለሌሎችም በሌላ መድረክ ላይ ይሄ ኢንተርቪው ቢቀርብ ማስረዳት ይችላሉ በየምገት ምገምተው ጋሻሊ ስለሆነ እስቲ ጋሻሊ ስለዚህ ምን ይላሉ። ስለዚህ በነገራችን ላይ ከዚሁ ጋር ተያይዞ በፖለቲካም ተሳትፎ ሙስሊሞች ያላቸውንም ነው አስተዋጽኦ አሳንሶ ወይም እንደሌላ አድርጎ ለማቅረብ የሚደረግ ጥረቶች አሉ። እና አንዳንዶቹ ይሄን የሚያደርጉ ሰዎች ባለማወቅ ቅንነት ያላቸው ይሆናሉ። አንዳንዶቹ ግን የመንግስትን አይነት አሉታዊ የሆነ ፕሮፓጋንዳ አጥፊ የሆነ ፕሮፓጋንዳ ለማድረግ የሚያደርጉ ወገኖችም ጥቂቶች አሉ። እና ሁለቱ ለሁለቱም የሚሆን መልስ እስቲ ጋሻሊ ለመስጠት ይሞክሩ። በሁለቱ መልክ ነው እንግዲህ በበስተመጨረሻው ባነሳው ጥያቄ ላይ ልምጣ። ሙስሊሙ የፖለቲካ ተሳትፎ አያረግም የፖለቲካ ተሳትፎ አልነበረበትም ብለው የሚክዱ ሰዎች እንዳሉ ግንዛቤ ወስጃለሁ። ይህ ደግሞ በጣም አሳፋሪና በጣም አዋራጅ ወይንም ታሪክን መፍታት ይመስለኛል ታሪክንም ማበላሸት ይመስለኛል። በዚህን አይነት መልክ አንዳንድ ትንሽ ያስተሳሰብ ጠንጋራነት ያዛቸው ምሁራኖች ሊጫጩሩ ሞክረው እንደነበረ ማስተባባለው አስተውሳለሁ። አሁን በየቦታም ላይ እንደመከላከያ አድርገው ሊጠቀሙ ሞክሩ ይሆናል። ወደ ኋላ ግን ተመልሰን በምንመለከትበት ጊዜ የሙስሊሙ ጥያቄ የተነሳው ዛሬ አይደለም ለረጅም አመታቶች ነው የተነሳው። ለረጅም አመታቶች እኔ ለምሳሌ አሁን በሚኒሊክና በዮሐንስ ወይንም በአጼ ቴዎድሮስ ጊዜ በነበረው ጊዜ ላይ ገብቼም እዛ ምንቦጫረቅበት አይነት እንትን የለኝም። እኔ በዚህ እድሜ ባለፉት 40 እና 45 አመታት ብቻ በተካሄዱትን ምሳሌ አድርጎ ማስቀመጥ ያስፈልጋል። ኧረ ለመሆኑ የሙስሊሙ ህብረተሰብ በፖለቲካው ተሳትፎ አይታወቅም ሲባል ዝም ብሎ የሰዎችን ታሪክ ማግደፍ አይሆንም? ያለፉት 40 አመታቶች በሃፓ ባልነት ገብተው መስዋዕትነት የከፈሉት ልጆችን ደም ማበላሸት አይሆንም? በታሪካቸው ላይ ዝም ብሎ ጥላሸት ተብቶ ማለፍ አይሆንም? ትግልኩ የተጀመረበት ጥያቄ ክርስቲያን ወንድማችን ተሰልፏል ከጎናችን እስላም ምን ታየበት ከሌላው በታች የሆነበት የሚለው መፈክር ጽፈው በእጃቸው ላይ ጻፉ ሰዎችን ታሪክ መፋቅ አይሆንም? በዚህ በቀይ ሽብር ውስጥ በፖለቲካ ተሳትፏቸው ባህር ውስጥ የሞቱ በድሬዳዋ ውስጥ የሞቱ ፓሪስ ውስጥ የሞቱ በወለጋ ውስጥ የሞቱ በጅማ ውስጥ የሞቱ በአዲስ አበባ ከተማ ውስጥ በአካባቢዋ ላይ በሰባት ቤት ጉራጌና በሐይቆችና ቡታጅራ አውራጃ የሞቱ ወሎ ውስጥ የሞቱ ጎንደር ጎጃም ውስጥ የሞቱ የሙስሊም ህብረተሰብ አልነበረም ማለት ነው? ይህ ራሱን የቻለ ታሪክን ማጣመምና ማበላሸት ነው ብዬ ነው የማምነው። እንዲያውም ለዚህ አባባላቸው የሚናደሩት በሙሉ የሙስሊሙ ህብረተሰብና የዛን ለዛ ትውልድ ይቅርታ መጠየቅ ያለባቸው ይመስለኛል። ይቅርታ እንድንጠየቅ ይገባል ማለት እችላለሁ። በጣም ይቅርታ እንድንጠየቅ ይገባል። የሙስሊሙ ህብረተሰብ እንደማንኛውም ኢትዮጵያዊ እንደማንኛውም ዜጋ በፖለቲካው ተሳትፎ ይወከፍሎበታል። እንደ ኢንጂነር ኡስማንን ታሪክ ምን ልንለው ነው? የነውል ጫፎን ታሪክ ምን ልንለው ነው? የነሙናይን ታሪክ ምን ልንለው ነው? የነአብድ ሸሪፍን ታሪክ ምን ልንለው ነው? የነፋጡማ አሊን ታሪክ ምን ልንለው ነው? እኔ ጊዜን አላባክንም ዝርዝር ስም ዝርዝር ስዘረዝር። በተረፈ ግን ይህ ሁሉ የሚደረገው የዛን ትውልድ ታሪክ ለማበላሸትና የሙስሊሙን ጥያቄ ዝም ብሎ ትላንትና ብቅ እንዳለ አድርጎ ለማሳየት ወይንም የሙስሊሙን ህብረተሰብ ለማንኳሰስ የሚወሰድ እርምጃ ነውና ይሄ የሙስሊም ወጣቶችና ተተኪው ትውልድ በጣም ነቅቶበት ታሪኩን መርምሮ ወደ ኋላ መመለስ ይገባዋል ብዬ ገምታለሁ። ማየት አለበት እና ስህተት ነው ነው ማለት እና ይሄ የሙስሊም ህብረተሰብ እንደማንኛውም ዜጋ እንደማንኛውም ኢትዮጵያ ኩሩና ብርቅዬ በመሆኑ ሊከፍል የሚገባውን ከፍሏል። አንድም ቀን ግን ሙስሊም ነኝ ብሎ በሙስሊምነቴ ነው ብሎ አላለላቸውም። ሲከፍልላቸው ግን ህይወቱን ሲከፍል ለዜግነቱ ክብርና ጭቆናውን በመጋፈጥ ነው። ጥያቄው ግን በሙስሊም ህብረተሰብ ያለውን ጥያቄ ግን ለብዙ ዘመናት ይዞ ተሸክሞ እየተወቀቀ እየወደቀ እየተነሳ እዚህ ደረጃ ላይ ደርሷል። እና አልተሳተፈም ቢለው ስህተት ነውና ይቅርታ ልንጠይቅ ይገባል። አንደኛ፣ ሁለተኛ ጥርጣሬ ይኖራቸዋል። ምክንያቱም የመንግስት ፕሮፓጋንዳ የበዛበት ሁኔታ ስለነበረ ጥርጣሬን የመመልከት ሁኔታ ነው። ሁለተኛ ነገር ደግሞ ታሪኩን እያድበሰበሱ ሲነግሯቸው ስለከረሙ ሊጠራጠሩ ይገባል። አንደኛ በዚህ በአምባገነኑ በኩል ለብዙ ጊዜ ሲሰራበት የከረመ ነው። በነገራችን ላይ እኛም የሰብአዊ መብት ድርጅቱና እንደ የተወሰነም ግለሰቦች ቢሆን የዚህ አሁን ሁለት አመት ቤት የተጀመረው እንቅስቃሴ ሊመጣ አካባቢ እነዚህ አህባሽ የሚባለውን ከሊባኖስ አምጥቶ በኢትዮጵያ ውስጥ ለማሰራጨትና በኢትዮጵያ ሙስሊሙ ህብረተሰብ ላይ ከፍተኛ ችግር ለመፍጠር እንደፈለገ የምዕራብ ተወካይ ሆኖ ለዛውም በሽብር በሚል የሚከፈለውን ብር የወያኔ መንግስት ስምምነት ባደረገበት ጊዜ በአመት 40 ሚሊዮን ብር ለመረከብ በስምምነት ባደረገበት ጊዜ በጥርጣሬ ውስጥ ገብተን የሚከተለው አደጋ ሊኖር እንደሚችል አውቀን ነበር። በዛ መሰረት የጠበቅናቸው ነገሮች መጡ እንጂ ያልጠበቅናቸው ነገሮች አልመጡም። እና ጥርጣሬ ነበረው፣ ትክክል ነው። ያ ጥርጣሬ ግን ለብዙ ጊዜ አልቆየም። የክርስትና ሃይማኖት ተከታዮች የሚያምኑና የማያምኑትም ቢሆን የሙስሊም ህብረተሰብ ጥያቄ ትክክለኛና የመብት ጥያቄ መሆኑን በአጭር ጊዜ ውስጥ የሰላማዊ ጥያቄ መሆኑን በአጭር ጊዜ ውስጥ ሙስሊም ህብረተሰብ ወሰደው እርምጃ ሊረዱ ይችለዋል። አንድ በኢትዮጵያ ታሪክ ውስጥ በተለይ በምስራቅ አፍሪካ በአፍሪካ ታሪክ ውስጥ ማለት ይቻላል የሰላማዊ ትግል በነጭ ጨርቅ ጀምሮ ነጭ ጨርቅ በለበሰው ላይ ደሙ እየፈሰሰ የቀጠለ ቢኖር የኢትዮጵያ ሙስሊም እንቅስቃሴ ነው። ይህ እንቅስቃሴ ደግሞ የመብት ጥያቄ ስለሚሆን ይሄ ነጭ ጨርቅ የለበሰው ቀይ ደም የተነከረበት ጨርቁ እንደ አርማ ሆኖ ነው አሁን ደግሞ ትግሉ እንደቀጠለበት ነው። በዚህ እንቅስቃሴ ውስጥ ደግሞ ከፍተኛ አስተዋጽኦ ያላቸው የክርስትና ሃይማኖት ተከታይ ወገኖቻችን እንዳሉ መዘንጋት የለብንም። ያ የነበረው ጥርጣሬ አሁን መንግስት የፈለገው ነገር ቢያደርግ ጥርጣሬውን መልሶ ሊመልስበት የሚችል የለም። ጥርጣሬውን የኢትዮጵያ ህብረተሰብ ፍቆ ወደ ጋራ የሚያመጣበት ጉዞ ላይ ነው ያለውን እና ያ ትክክለኛ ነበር። በወቅቱ ጥርጣሬ ነበር፣ ግን የነበረው ጥርጣሬ ለአጭር ጊዜ ነበር። አመሰግናለሁ። ያ በጣም በጥሩ ሁኔታ ነው ያስቀመጡት ጋሻሌ። እና እንግዲህ ከዚህ ጋር እያይዤ መጠየቅ የምፈልገው እንደው ወደ እርሶ በፕሬዝዳንትነት የሚመሩት የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ወይም ሶሴፕ ያ አካል ለምሳሌ እርሶ ፕሬዝዳንቱ ሙስሊም ነዎት፣ ሙስሊምና ክርስቲያን ለይቶ ነው እንትን የሚለው መጀመሪያውኑ እንዲያውም የሙስሊሙ ትግል ከመጀመሩ በፊት እንቅስቃሴ ሲያደርግ በተለይ ይህ ነው ምን ነበር አላማው? መርጧል ሙስሊሞችን ብቻ ነው የምንረዳው ተብሏል ወይስ ኢትዮጵያውያኖች እንረዳለን ብለው ነው እንትን ያለው? እና ያ ደግሞ ይሄ አካል ደግሞ ፕሬዝደንቱ ሙስሊም ስለሆነ ያ ሙስሊም የሚለው ይሄ you know አሉታዊ መንፈስ በሚኖርበት ጊዜ መንግስትም ሌሎችም you know የኢትዮጵያ ጣላቶች መጥፎ ነገር ላይ ሙስሊም የሚለው ነገር አሸባሪነት ሙስሊም አሸባሪነት የሚለጥፉበት ሁኔታ አለ። ይሄ ግን እርሱም ይመሩት you know ኦርጋናይዜሽን ያ የሙስሊም መሪ ያለው ነው ተብሎ ያ እስልምናን ሊለጥፉበት ሞክረዋል ወይ? እና ይሄንንም ደው ከዚህ ጋር ያያይዘው የኢትዮጵያ ሙስሊሞችን የመብት ትግል ዙሪያው ባጭሩ ትንሽ ነካ አድርገውልናል። እና ያሻሊ የሚመሩት ነው ቡድን ከሁለት አመት በፊትም የነበረውን ከስቃሴ ከተከታተለው እንደነበረ ነገሩን እስኪ ይሄን አብረው አያይዘው ለብቻቸው። በጣም አመሰግናለሁ። ምንድነው በመጀመሪያ ደረጃ ይሄ የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ለምን ተቋቋመ የሚለው ጥያቄ መነሳት አለበት። አንድ ሀቅ ምናልባት ብዙ ጊዜ ውሸት ሲደጋገም ይቆይና ውነት ተብሎ የተወሰነ ጊዜ ተቀባይነት ይኖረዋል። እና ይሄንን ልክ ሲያገኙ የዚህ የውሸት ኩባንያዎች የውሸቱ ባለቤቶች ወነተኛ ሆኖ የታዩትን እንመስላቸው የበለጠ ወደ ሌላ ውሸት አዘቅት ውስጥ ነው የሚገቡት። ይፈታል በመደረጃ የኢትዮጵያ ፖለቲካ ስልኞች አንድነት ኮሚቴ ሲቋቋም ተነበሩትና ሳቡን ካመጡ ሰዎች መካከል አንዱ ነኝ። እኔ ብቻ ሳልሆን ሌሎችም ሙስሊሞች አሉ፣ ክርስቲያኖች አሉ። እኛ ስንነጋገር በክርስትናም በእስልምናም ሃይማኖት ብለን አይደለም። ዋናው ምንድነው ይሄ የወያኔ ኢህአዴግ መንግስት የቲፒኤልኤፍ መንግስት ከመግባቱ አካባቢና ከዛም በኋላ ቀደም ሲል የሚያቃቸውን ፍርቅዬ የሆኑ የኢትዮጵያ ልጆችን የሀፓ አባላትን እንደነ አባመራር የነበሩ እነ ጸጋዬ ደብተራው እነ ኢሳቅ ደብረሲሁን ሲሆን እነ ስጦታ ሁሴን እነ ለማ ኃይሉ እነ ለማ ከበደን እነ አበራሽ በርታና ሌሎችም የመሳሰሉትን አፍን ወስዶ ስለነበረ በአገር ቤት ውስጥም ሆነ በውጭ ያሉ የሰብአዊ መብት ድርጅቶች እነዚህን ብርቅዮችን ስማቸውን ለመጥራት ስለፈሩ ወያኔ ደግሞ የሀፓን ከመጠን በላይ ስለሚፈራና ስለሚረብሸው የሀፓን አባላቶች ሰው የሚያነሳበት እየወሰደ መግደል ይችላል የሚል ፍራቻ ስላላቸው ያደርጋል ስላላቸው በዚህ ተነሳ ፍራታቸው ወጥቶ ጭጭ ብለው ተቀምጠው ነበር። ይሄ ነገር ከቀጠለ ግን እያንዳንዱ ሰው እየተለቀመ ታፍኖ ይወሰዳል፣ መታሰሩ ሳይታወቅ መገደሉ ሳይታወቅ አፍኖ ይጥሉታል የሚል ግምት ስለነበረን በጋራ አንድን ግለሰብ የፈለገው ሃይማኖት ይከተል የፈለገው የፖለቲካ ድርጅት አባል ይሁን የሰውን ዘር የሚያጠፋ እስካልሆነ ድረስ እንደ ወያኔዎች ማለት ነው እስካልሆነ ድረስ በምንም አይነት መልክ ጩኸት ማሰማት አለብንና ግፍ ይፈጸምበት አይገባም። የጋራ የእስላሙንም ሆነ የክርስቲያኑም የሴት የወንድ የጥቁር የነጭ ከለር ጾታ ሳይለይ በጋራ ማገልገል የሚችል የሰብአዊ መብት ድርጅት ያስፈልገናል። ህጋዊ በሆነ መልክ ሀገር ቤት ውስጥ ሊሰራ ባይችል በውጭ ህጋዊ ሆኖ ሀገር ቤት ደግሞ በህቡ መስራት አለበት የሚል ውሳኔ ስለደረሰም ተቋቁሟል። አሁንም ቢሆን እነዚህ ብርቅዬ ልጆች የጠፉትን በምንም አይነት መልክ መካድ ስለሌለበት የት ደረሱ የሚለውን ጥያቄ እስከዛሬ አመጣ። ነገር ግን ይህ የኢትዮጵያ ፖለቲካ ስልጣን አንድነት ኮሚቴ በምንም አይነት ያንድን ዘር ያንድን ሃይማኖት ተጠሪ ሆኖ አያውቅም። አሁን አንዳንድ ነገሮች እንመለከታለን። ምንድነው ሀቅን የሚክዱ ሰዎች አንድ የእስልምና ሃይማኖት ተከታዮች የተወሰነ መሀሉ ላይ ስላለንበት፣ ሁለተኛ በሀቅ ስለሚሰራ፣ ሶስተኛ አሁን ራሱ በሙስሊሙ ህብረተሰብ ላይ የሚደረገው ጭፍጨፋና እልቂት ትክክል አይደለም ብለን በማስረጃ ለተለያየ መንግስታት በተለያየም ቦታዎች ላይ ዝግጅቶች በማድረግ እያጋለጥን ስለመጣን፣ አራተኛ አሁንም ቢሆን ይህ ጥያቄ በየእስር ቤት የሚማቁት ቁጥራቸው በዛ ያሉ የሙስሊም ህብረተሰቦች እንዳሉ በመስጋታችንና በተዘዋወር ነው የእስር ቤት ጉዟችን ላይ የሰበሰብናቸው ማስረጃዎች ስላሉ ይህንን እንደ ወንጀል የሚቆጥሩ የወያኔ ደጋፊዎችና ወይንም ይህ ሰብአዊ መብት ድርጅት ወደፊትም ለምን ይኖር የማይፈልጉ ግለሰቦች የሚያወሩብን ወሬ እንዳለ እናውቃለን። እና ይህ የሰብአዊ መብት ድርጅት ሁሉንም በጋራ የሚያገለግል የሁሉንም ሰዎች መብት የሚያስጠብቅ ነው። በነገራችን ላይ ከዚህ በፊት እኮ ገዢዎች ሆኖ ሲበድሉንና ለእልቂታችን ተጠያቂ የሆኑ እነ ታምራት ላይኔ አቶ ታምራት ላይኔ አቶ ሰዬ በታሰሩበት ጊዜ እኮ ይሄን ድርጅት ትክክለኛ ፍርድ እስከሚሰጣቸው ድረስ መንገላታት የለባቸውም ያለ ፍርድ ወይንም ያለ ጥያቄ ሰብይቱ ዝም ብሎ ማማቀቅ የለባቸውም ብሎ እኮ ተማግቷል። እና እነዚህ ሰዎች እስልምና ማመን ተከታዮች ሆኖ አይደለም ወይ እነዚህ ሰዎች የተነጠለ የፖለቲካ ድርጅት እንደውም ግዢዎች የነበሩ ናቸው እኮ በተወሰነ ደረጃ እኮ ተጠያቂነት ያለባቸው ሰዎች ናቸው። ከዛም እነ ብርቱካን ሚደክሳ በቢታሰሩበት ሰዓት ላይ ተጠይቋል እኮ ጥያቄው እንዳለ ነው። አቶ አበራ የማና በስር በሚማጥቁበት ጊዜ እሳቸውንም ቢሆን እስከሚፈቱበት ድረስ እንደውም ማናቸውም ሳይከራከሩላቸው ሶሴፊቹ እንደነበረ ራሳቸው የሚያምኑትና የሚቀበሉት ይመስለኛል። ከዛው ጫውን እነ እስክንድር ነጋ እነ ሪዮት አለሙ እና ሌሎቹ እነ ውሸት ሌሎችን ስማቸው ልንጠራ ማንችል በሺ የሚቆጠሩ እነዛ የኢትዮጵያ ልጆች በየስር የሚማጥቁ እነሱንም ጭምር ነው ይዘው የምንሟገተው። እና አቡበከርን ስንመጣ ደግሞ እነዚህ ደግሞ 17 ኮሚቴዎች እንደም ብሩ ተስፋን አዝለው ለክህደት እንኳን ሳይኖርባቸው የሞጣት ጉጉት ሳይኖርባቸው እየተጠደቀጡ የሚቀመጡትን እነሱንም ቢሆን እንሟገታለን እንጠይቃለን። ለምን ለኢትዮጵያ ብርቅዬ ልጆች ናቸው እነሱም በመጠየቃችን ከስልምና ሃይማኖት አድሉ አድርገናል ተብለን ልንፈረጅም አይገባም አድርገንም አናውቅም። በተረፈ ግን እንባላለን ብለን ፈርተን የኢትዮጵያ ብርቅዬ የሆኑትን ልጆች እና ወተርንና ሌሎችንም የሚማቁቁ ሙስሊም ህብረተሰብ እና አሁን ታፍነው የተወሰዱትን ከመጠየቅ ነፃነታቸውን እስከሚጎናጸፉ ድረስ አብረናቸው ከመቆምና መስዋዕትነት ከመክፈል ወደኋላ የምንል አይደለንም። ድርጅቱም አመለካከቱ ይሄ ስለሆነ ድርጅቱም ወደኋላ የሚል አይደለም ብዬ ነው ለመናገር ሞክረው። በጣም አመሰግናለሁ። በጣም ግሩም ጋሻሊ። እንግዲህ ያው የእርሶ በፕሬዝዳንትነት የሚመሩት የኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴ ወይም ሶሴፕ ራሱ አመሰራረቱ ከ17 ዓመት በፊት መሆኑ ከሁለት ዓመት በፊት የተጀመረውን የሙስሊሙን እንትን ትግል ብቻ ለዛ ብሎ የሚንቀሳቀሳል መሆኑን ያ ብቻ ራሱ ይሄንን ያወቀ ሰው ይሄን መረጃ ያለው ሰው ብቻ ነገሩን ቀላል ያደርጋል። ሌላው ደግሞ አልፎ ምንድነው በኢትዮጵያኖች በጥቅሉ በኢትዮጵያኖች ላይ ትልቅ በደል ያደረሱ ጭፍጨፋ ያደረሰ የመንግስት አካል የነበሩ ግለሰቦችን እንኳን መብታቸው ነው። ስለዚህ የናንተ ማን ነው ይሄ ኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴ የሚንቀሳቀሰው ፍትህን በተመለከተ ነው። ማንም ሆነ ማን ፍትህ ህግ በሚፈቅደው ባለፈ መንገድ እነዛ ሰዎች መያዝ የለባቸውም የሚል የሚያረጋግጥ ነው። ይሄ ነው ራሱ ለወደፊቱ ኢትዮጵያውያን መመኘት ያለባቸው ይሄ መሆኑን ነው ሶሴት በተግባር ያረጋግጣልን ያለው ይሄ ነው። እና እንደው ከዚህ ጋር ተያይዞ እንደው ለማንሳት የምፈልገው ነገር ይሄ ሶሴት የስረኞች ነው የፖለቲካ እስረኞች ኮሚቴ አንድነት የሚለው የሚያስታውሰኝ ነገር አለ። ምንድነው ይሄው ምንድነው በአሁኑ ጊዜ ራሱ እስልምናን እንደው ሶሴፍ ያው መልታይ ፌይት የሆነ ሁሉንም ሙስሊም ክርስቲያን ወይ ኢአማኝ ሳይል ለሁሉም የሚታገል መሆኑን በግልጽ ተቀምጧል። ነገር ግን ራሱ እንደው እስልምናን እንደው ነጥለን ብናወጣው ራሱ እስልምና የሚለው እንደ ማስረጃ ያህል ለማቅረብ የምፈልገው ለአድማጮቻችን ለሁላችንም ልናውቀው የሚገባ ምንድነው ራሱ እስልምና ሲያስተምረው የሚለውን እንኳን ብንመለስ ወደ ከ800 ዓመት በፊት የኖሩ አሁን ሶሪያ አካባቢ በሚባለው የኖሩ ሼክ ኢስላም ኢብኑ ተይሚያ የሚባሉ ታላቅ ዓሊም ነበሩ። እኛ ዓሊም ሙስሊም ታታሮች የሚባሉ ሞንጎል የሚባሉ ዓለምን ያጠፉ ናቸው፣ ብዙ ጭፍጨፋ ያካሄዱ ናቸው። እነሱ መጥተው ከፓለስታይን ኢየሩሳሌም አካባቢ ሙስሊሞች ክርስቲያኖችና አይሁዶችን እስረኞች ወሰዱ። አሁን እኚህ ሼክ ኢስላም በጣም ደፋር ናቸው። የነዚህ ሰዎች ማለትም የታታሮች መሪ ጋር በመሄድ ፊት ለፊቱ ቀርበው እስረኞችን እንዲፈታላቸው ጠየቁት። እሱም እሺ ከፈለጋችሁ ሙስሊሞቹን ሰዱ ብሎ ሙስሊሞች ያስረከባቸው። እሳቸው ምንድነው ያሉት? ኖ ነው ያሉት። ለምን? እነዚህ ክርስቲያኖችና አይሁዶች እናንተ ከመምጣታችሁ አገራችንን ከመወረራችሁ በፊት የኛ ከለላ ያላቸው በእኛ እንድንታደጋቸው ቃል የገባንላቸው ሰዎች ናቸው እና ሶስቱንም ክርስቲያኑንም ሙስሊሙንም አይሁዱንም አንድ ላይ ጨምሮ ሁሉንም እስረኞች ካልሆነ አልቀበልም ብለው እንትን አሉት። እና ያ ሰውዬ ያ የታታሮቹ እንትን በጣም ስለወደዳቸው ፍራቻ አይደላቸው حق የሚናገር መሆናቸውን አይተው ለሳቸው ሲል ያንን እነዚያን ስረኞች ፈቱላቸው። ይሄ ነገር ተገልጾ ምናየው እንዴት ነው በቆፍሩስ አካባቢ ያለው ንጉስ እዛ ያሉትን ማይኖሪቲ የሆኑት አናሳ ቁጥር ያላቸውን ሙስሊሞችን በሚያሰቃይበት ጊዜ ይሄውላችሁኛ በአገራችን እንደዚህ ያለ ፍትህ ነው የምናሳየው ብለው ያደረጉት መልእክት ነው። እና ጋሻሊ እንግዲህ እንደው የመጨረሻ ጥያቄ ማቀርበው ለጋሻሊ ሌላም ጊዜ እድል ኖሮን በተለያየ ጉዳይ በተለያየ በአውሮፓ በኢትዮጵያ እስረኞች በተመለከተ ተከታታይ እንቅስቃሴ እንደምታደርጉ ነው። እኛም ያንን ተከታትለን ጋሻሊን በሌላ ጊዜ ወደ ራዲዮ ነጃሽ ጠርተን እንደምናነጋግራቸው ተስፋ ይኖረናል። አሁን ግን እንደው ለአድማጮቻችን መቋጫ አንድ መልእክት ማስተላለፍ የሚፈልጉ ከሆነ ለአቶ አሊ ሁሴን ወይም ጋሻሊ የምጠራቸው ነው። እንግዲህ እስቲ አንድ እንደው ዝም ብዬ በዚህ መልክ ላስቀምጠው ያለውን ሁኔታና ምንድነው ኢላሂ ኢላሂ ሊማ ሰበቅተኒ እባክህ ነጃውጣን በእነዚህ ዟሊሞች በኒቃትለን ነፍስ አምረር አስተግጣን ተጋበኛ ዱቄት ከንፋስ ይጣላል ልባበጠ ዋርካ ምሳር ይጋብዛል ችኩል አደንጓሬ ሳይበሉት ወዲያማል እምነቱን የሸጠም ሙስሊም አህባሽን ያቅፋል የታመመ ዜጋ ወያኔን ያፈቅራል የዘንድሮም ፍቅር ሳይጀምሩት ያልቃል። በዚህ መልክ ባስቀምጠው ደስ ይለኛል ይሄንን ግጥም። ከዛ በተረፈ ልልም ይችላል ነገር ቢኖር ምንድነው ጥሪ ነው ለማንኛውም ኢትዮጵያ የለሆነ ሁሉ ይሄ በሙስሊሙ ህብረተሰብ ውስጥ ተሳትፎ አልነበረውም ወደ ኋላ ቀርቷል የሚለው በሙሉ ስህተት ስለሆነ ይሄ ትክክል አባባል አይደለምና ያንን ትውልድና የሙስሊሙን ህብረተሰብ ይቅርታ ያስጠይቃል ይቅርታ ሊጠየቅ ይገባዋል። ያ ትክክለኛ ታሪክ አይደለም። ከዛ በተረፈ የኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴን ሁሉም ዜጋ አባል በመሆን ስለ ሰብአዊ መብት በጋራ እንድንቆም ጥሪ እናቀርባለን። እንግዲህ የኢትዮጵያ ፖለቲካ እስረኞችም ሁኔታ ለማወቅ ባጭሩ በእንግሊዝኛ ሶሴፕ ነው SOCEPP.DE ማለት ነው። በዛ አድራሻ ልንገናኝ እንችላለን ማየት ይቻላል። በተረፈ ለዝግጅታችሁ ለዚህ ቃለ መጠይቅ ድር ስለሰጣችሁኝ ከልብ አመሰግናለሁ። እንግዲህ አላህ ሁሉን ነገር ያስተካክልና አገራችን የሰላምና የፍትህ ርስት የሰፈነባት ኢትዮጵያ እንድትሆን ያብቃን። ለዛም በጋራ እንቁም። አመሰግናለሁ። እና ኩራን ማልቻችን የለቱ ፕሮግራማችን በዚህ ተጠናቀቀ። ስለ ፕሮግራማችን አስተያየት ለምትልኩልን አድራሻችን